ከፍ ከሚያደርጉ ነገሮች ወይም ደግሞ ሙባለጋን ከሚገልጹ ነገሮች ናቸው። በጥቅሉ ብዙ ምህረትን የሚያደርግ የሚል ትርጓሜ ያሳየናል። አልጋፊር ወይም አልጋፉር ማለት መሃሪ ማለት ነው። ቅድም ባየነው ሐዲስ ላይ ነገ የውል ቂያማ አላህ ሙእሚን ባሪያውን አልዓፉ በቁርአን ውስጥ 5 ጊዜ ነው ሙእሚን ባሪያውን በሚያመጣው ጊዜ እያንዳንዱን ዱንያ ላይ የሰራቸውን ወንጀሎች ከተቀሰለት በኋላ ጠፍቻለሁ ብሎ ባሰበ ሰዓት አላህ ምንድን ነበር ያለው? ሰተርቱሃ አለይክ بالدنيا وانا اغني علي يلا شفني له ነበር አሁን በዱንያ ላይ ደግሞ እንደሰፈን ኩለ ዛሬም ደግሞ እመረሃለሁ ሲል ማህሪነቱን የሚገልጸው አልጋፊር በሚለው ነው ማለት ነው። አልጋፊር አልጋፊር ማህሪ የሚል ትርጓሜ ያለው ማለት ነው። والغفور سبحانه الغفور من له ጌታችን አላህ هو الذي يستر العيوب አሁንም ነውሮችን የሚደብቅ ጌታ ነው። ወያክሩ ዝኑብ ወንጀሎችን የሚምር ነው። ወመህማ በለገ ዘንብ ወንጀሌቱን የሚያህል ቢደርስ አው ተከረረ ሚን አልዓብድ ወይም ካንድ ባሪያ ብዙ ጊዜ ቢደጋገምም ወአራደ ርጁ ኢለረብ ወደ ጌታ አላህ በመጸጸት መመለስ የፈለገ ጊዜ ፈኢነ ባብ አልመግፊረቲ መፍቱሁን ፊ ኩሊ ወቅት የምህረት በሩ በየትኛውም ሰዓት ክፍት ነው። ወእስሙ ላህ አልገፉር የጌታችን የአላህ አልገፉር የሚለው ስም ራሱ يدل على دعوة العباد للاستغفار بنوعيه وهلتم من قدوش يعني إيان دان دنيا الله باريا الله المهرة لديكو يميقابزنا يميترانو الله غفورنا مالوتو راسو تسفى التقرد يمي الملك تالو الله نكرتا تيكو يمي ترين يازلال وكنا يتم الله سيشي نوسيبال كستوتاون دمان فلقوه الله الله مهاري نوسيبالم كمهرة لمكوادس ባሪያዎቹን የሚጠራ ነው። በሁለቱም መንገድ አልዓም ወልኻስ ጥቅላዊ ሆነ ነጥላዊ ሆነ መልኩ ፈስቲግፋሩ ለአብዱ ፈልስቲግፋሩ ሚን አልአብዲ አላ ነውዒ አንድ አላህ ባሪያ ወደ ጌታ አላህ እስትግፋር ያደርጋል ወይም ምህረት ይጠይቃል ሲባል በሁለት መልኩ ነው ተከፍቶ የሚታየው። ምንድነው ሲባል አልአወሉ አልስቲግፋሩ ለዓም ወሆ አልስቲግፋሩ ሚን ሰጋኢሪ ዝኑብ የመጀመሪያው በጥቅሉ ኢስቲግፋር ማድረግ የሚባለው ከጥቃቅን ወንጀሎች ከጥቃቅን ኃጢያቶች አላህን ምህረት መጠየቅ። ወማ የዱሩ ሚን ኸዋጢሪ ሱኢ ፊል ቁሉብ ልቦቻችን ውስጥ የሚመላለሱ መጥፎ የሆኑ ስሜቶች መጥፎ የሆኑ ውልታዎች አሉ። እነዚህ ውልታዎችና አንዳንድ ስሜቶችን አላህ ይቅር እንዲለን እንዲሁም ደግሞ እንዲያስወግድልን አላህን ምህረት መጠየቅ ይሄ ጥቅላዊ መሆነ መልኩ ነው። ልክ በቁርአን እንደተገለጸው ሱረቱ ዩሱፍ ቁጥር 53 ላይ ሱረቱ ዩሱፍ ቁጥር 53 ላይ ወማ ኡበሪኡ ነፍሲ ነፍሴን እኔ ማጥራት አልችልም ኢነን ነፍሰ ለአማራቱን ቢሱ የሰው ነፍስያ በመጥፎ ታዛለች ምዕራፍ 12 ማለት ነው። ኢላ ማ ረሂመ ረቢ ጌታዬ አላህ ያዘነለት ሲቀር ኢነ ረቢ ገፉሩ ረሂም ጌታዬ ማህሪና አዛኝ የሆነ ጌታ ነው ተብሏል። ስለዚህ አምላካችን አላህ ምንድነው አልገፉር ስለሆነ እስትግፋር ለናደርግ ይገባል ከጥቃቅን ጥፋቶቻችን። وعند البخاري عن ابي هريره ان رسول الله صلى الله عليه وسلم البخاري بذكره سوي ዘገባ ከአቢ ሁረይራ እንደተላለፈው መልእክተኛው ነቢያችን አለይሂ ሰላቱ ወሰለም ምን አሉ? والله اني لا استغفر الله واتوب اليه في اليوم اكثر من 70 مره በጌታዬ በአላህ እምላለሁ እኔ በእያንዳንዱ ቀን ከሰባ ጊዜ በላይ አላህን ምህረት ጠይቀዋለሁ። ነብያችን አለይሂ ሰላቱ ወሰለም ለኛ ቁድዋ ስለሆኑ ነው መልካም አርአያና ፈለግ ስለሆኑ እንጂ አይደለም ሰባ አንድ ጥፋትም ተገኝቶባቸው አይደለም። ነገር ግን ለኛ አርአያ ናቸው። ሁለተኛ ምህረት መጠየቅ ወንጀልን ማሰረዝ ብቻ ሳይሆን ደረጃንም ከፍ የሚያደርግ ስለሆነ ነው። ስለዚህ በቀን ከሰባ ጊዜ በላይ አላህን ምህረት ለምነዋል ያሉ ጌታችን አልገፉር ማህሪ ጌታ ስለሆነ ማለት ነው። አጣኒ ሁለተኛው የኢስቲግፋር አይነት ወደ ጌታ አላህ ምህረት የመጠየቂያ መንገድ ደግሞ አልኢስቲግፋሩ الخاص ይባላል። ለብቻ የሆነው ንጥላዊ ኢስቲግፋር ነው። وهو متعلق بمنطقة الكسب ይሄ በተግባር ላይ የተከናወነ ሲሆን ብቻ ነው። بعد تعمد الفعل አንድ ነገር ለመስራት ከወሰንክ በኋላ ወቅትራክ الاسم ወንጀሉን ከተገበርከው በኋላ ፍልሳን ወልጀዋርህ በመላሰ ተናግረ ወይም በሰውነት ተግብረው ከሆነ የዛኔ የምታደርገው ኢስቲግፋር ነው። የመጀመሪያ በልብ የሚመላለስ ብለን አይተነዋል አረ ከመናገርህ በፊት ከመስራትህ በፊት ልብህ ውስጥ ክፋት ሊያድርብህ ይችላል ልብህ የሆነ ነገር ለማድረግ ሊያስብ ይችላል የመሳሰሉ ነገሮች ይሄን ልገዋለዚህ ነገር ግን ያሰብከውን ካሳካህና ከተናገርክ ወይም ከተገበርክ በኋላ ላለው ደግሞ እሱም ለራሱ ኢስቲግፋር ያስፈልገዋል ማለት ነው ከቀውሊሂ ተዓላ ለከ ጌታ አላህ እንዳለው ሱረቱ ፉርቃን ከ68 እስከ 70 እንደተናገረው ጌታችን በሱረቱ ፉርቃን ማዕራፍ 60 ማዕራፍ 25 ከቁጥር 68 እስከ 70 والذين لا يدعون مع الله إلها آخر ሁነተኛ ማኞች ማለት እነዚያ ከአላህ ጋራ ሌላን አምላክ የማይጠሩ የማያመልኩ ናቸው ولا يقتلون النفس እንደዚሁም ነፍስን የማይገድሉ ናቸው التي حرم الله الله ارمي ያደረጋት ክብር የሰጣት ነፍስ የማይገድሉ ናቸው الا بالحق በአግባቡ ካልሆነ በስተቀር ولا يزنون ዝሙትንም የማይፈጽሙ ናቸው ومن يفعل ذلك እነዚህ ነገሮችን የሚተገብር የሆነ ሰው የልቃታማ ነገ በጀሃነም ውስጥ ቅጣትን ይገናኛል ይውዳፍ ለሁ ለዓዛብ የውም አልቂያማ ነገ የውም አልቂያማ ቅጣቱም ይደራረብበታል ወይخلድ فيه مهانا የተወረደ ሆኖ በውስጧም ይዘወትራል ኢላ መን ታብ በመጸጸት የተመለሰ ሰው ብቻ ሲቀር ወአመን እንዲሁም ያመነ ወአሚለ ሳሊሃ መልካም ስራንም የሰራ ሰው ካልሆነ በቀር فأولئك يبدل الله سيئاتهم حسنات እንደዚህ አይነት ሰዎችን አላህ መጥፎ ስራቸውን ወደ ሐሰና ይቀይርላቸዋል وكان الله غفورا رحيما الله ይቅርባይ መሐሪና አዛኝ የሆነ ጌታ ነውና ስለዚህም አምላካችን አላህ ምንድነው መሐሪ ጌታ والله عز وجل خلق አምላካችን አላህ ሰዎችን ፈጠራቸው بإرادة حرة مخيرة ፈቃድ ያላቸው ነፃ ሰዎች አድርጎ بين الحق والباطل በእውነትና በውሸት መካከል መርጠው እንዲከተሉ والخطأ والصواب ትክክልና ትክክል ያልሆነውም ነገር እንዲፈጽሙ በምርጫቸው አላህ ነፃ አድርጎ ሰዎችን ፈጠራቸው وعلمهم كذا ما استمرتوا አሳወቃቸው انه الغفور التواب እርሱ ማለት ማህሪና ለባሮቹ ተመላሽ የሆነ ጌታ መሆኑን ለምን ليظهر لهم الكمال في اسمائه الله በሰዎቹ ላይ ፍጹም የተሟላ ማንነቱን ሊገልጽላቸው ፈልጓል ويحقق فيهم مقتضى اوصافه የሱን ትክክለኛ የባህሪውን ውጤትም በእነሱ ላይ ሊያረጋግጥ ስለፈለገ አላህ ይሄንኑ ነገራቸው ማለት ነው ምንድነው እሱ አላህ ከነሱ የተፈቃቃ ገኒይ ጌታ ሆኖ ሳለ ነገር ግን ይቅር ባይ ጌታ ማህሪ መሆኑን ሊያስተምራቸው ማለት ነው رواه الترمذي وحسنه الالباني من حديث انس بن مالك ان النبي صلى الله عليه وسلم قال ኢማሙ ተርሚዚ በዘገበው ሰሂህ ዘገባ ነብያችን አለይሂ ሰላቱ ወሰለም አነስ ኢብኑ ማሊክ እንዳስተላለፈልን ምናሉ ኩሉ ቢኒ አደም ኸጣ የአደም ልጆች ሁሉ ተሳሳቾች ናቸው የአደም ልጆች ሁሉ ይሳሳታሉ ወኸይሩል ኸጣኢን ከተሳሳቾች ሁሉ በላጩ ግን አተዋቡን ተመላሾች ናቸው ስተታቸውን አውቀው ተውበት አድርገው ወደ አላህ ንስሐ ገብተው የሚመለሱ ናቸው ወእንደ ሙስሊም ምን ሐዲስ አቢ አዩብ امام مسلم بذكر وسيد ذكر ደግሞ ان رسول الله صلى الله عليه وسلم قال نبياتنا عليه الصلاه والسلام منالو لو انكم لم تكن لكم ذنوب من وجل باينورباچو نورو يغفرها الله لكم الله لنانته ذكر يميلو منم وجل منم طفات باينورباچو نورو لجاء الله بقوم لهم ذنوب يغفرها لهم الله እናንተን ያጠፋችሁና ወንጀል የሚሰሩ ሰዎችን ይፈጠር ነበር ከዛም ወንጀል ሰርተው ንስሐ ሲያደርጉ የሚመራቸው አሉ። ይሄ ሐዲስ ምንድነው የሚያሳየን አምላካችን አላህ ምህረትን የሚወድ ጌታ ነው ባሮችን እጅጉን ወዳድ መሆኑን ያሳየናል ኃጢያትን ግን አይወድም ኃጢያትን ወይም ወንጀልን ስለሚወድ ሳይሆን አላህ ማህሪነቱ ምን ያህል ታላቅ መሆኑን በዚህ ምሳሌ አላህ መልእክተኛ ያስተማሩን ነው። እናንተ ምንም ይቅር የሚባል ኃጢያትና ጥፋት ባይኖርባችሁ ምንም ወንጀል ባትሰሩ ነው አላህ ሁላችሁንም ያጠፋችሁና ወንጀል የሚሰሩ ሰዎችን ይፈጥራል። ከዛም ወንጀል ሰርተው ማረን ሲሉት ሊምራቸዋል። ለምን እጅግ ማህሪ ከመሆኑ የተነሳ ወንጀልን የሚወድ ስለሆነ አይደለም። ስለዚህም ጌታችን አላህ አልገፉር ነው ማህሪ ነው ወልገፋሩ ሱብሃነሁ አልገፋር የምንለው ጌታችን አላህ ወለዚ የስቱሩ ዙኑበ ቢፈድሊ በራሱ ቸርነት በራሱ ጸጋ ወየተጃወዙ አን አብድህ ቢአፍዊ በይቅርባይነቱ ከባሮቹ እንዲሁም ያልፋቸው ነው። وطالما ان العبد موحد يتنم يهل عندي الله بارا اللهم ببتشنينت يملك موحد بهونم فذنوبه تحت مشيئه الله وحكمه وانجلوچو بالله فقادنا فرج سرنا ميهونوا كفلق الله عندي ويقر يلوال قال هونم قطو يمرو يشلال معناتنو فقد يدخله الجنه ابتداءا لمثال جنا كما نشاء الله من ليلو يشلال جنه رياسكبو يشلال وقد يطهره من ذنبه ከወንጀሉም ሊያጸዳውም ይችላል። አላኩል ሐል አላህ ወፍሩም ገፋር ነው። ያው በማዕና ወይም በትርጉም ረገድ ሁለቱም አንድ ናቸው። አንደኛው ከሌላው የዲግሪ ለውጥ ካልሆነ በቀር ማለት ነው። ወይም ደግሞ አንዳንድ ጊዜ አልገፋር የሚለው አልገፉር ከሚለው ይልቅ የሰፋ ነው ይባላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ ሱብሃነክ። ወይም ደግሞ አንዳንዶቹ ምን ይላሉ በመሐከላቸው ልዩነት አለ። አልገፉር የሚባለው هو من يغفر الذنوب ዱኑብ አልዒዛም ትላልቅ ወንጀሎችን የሚምረው ባህሪው ነው። ትላልቅ ወንጀሎችን ይቅርባይነቱ አልገፉር ሲሆን ገፋር የሚባለው ደግሞ هو من يغفر الذنوب الكثيرة ብዙ ወንጀሎችን ይቅር የሚለው ባህሪው ነው። غفور للكيف في الذنب وغفار للكم فيه ይላል። ገብቷችኋል እዚህ ጋር? غفورነቱ ስለ አይነታው ሲሆን غفارነቱ ደግሞ ስለ ብዛቱ ነው። ለምሳሌ ወንጀል ብዛት አለው ወንጀል አይነት አለው። ሽርክ አይከብደ ከበደ ትልቅ ወንጀል ነው አይደል? እንደዚህ አይነት ትላልቅ የከበዱ ወንጀሎችን ባሪያ ተውበት አድርጎ ወደ አላህ ሲመለስ አላህ ከማረው ይሄ ገፉርነቱን ያሳያል። አልገፉር ይባላል። ወይም ደግሞ ሌላኛው ሰው የ6000 ወንጀል ኖሮበት እነዚህን ሁሉ በአንድ ጊዜ ይቅር ብሎ ከማረው ገፋርነቱን ያሳያል። ገፉር የመጠንን ሁኔታ ሲገልጽ ገፋር ደግሞ ግዛትን ይገልጻል ማለት ነው ብለውም ይለዩዋል። አላ ኩሊ ሐል ቁርአን ሙዕጂዛ ነው። አስደናቂ የሆነ ተአምር ነው። በዛም ሆነ በዚህ ብዙ ምስጢር አለው። እግረ መንገድም ደግሞ የአላህን ምህረት የሚገልጽ ነው ማለት ነው። በዚህ መልክ ነው የሚገልጹት። ለሰዎች ያልተገለጸ በጊዜ ሂደትም ሊገኝ የሚችል ትላልቅ ሙዕጂዛ ሊኖር ይችላል። ይሄ ዑለማዎች የደረሱበት ነው። እንግዲህ ግማሾቹ ያው የዲግሪ ለውጥ ነው ብለዋል። አንዱ እጅግ መሃሪ ሲሆን ሌላኛው በጣም ማህሪ ነው ብለው በዚህ መልኩ ይገልጻል። ሌሎች ደግሞ አይ እንደዛ ማለት ሳይሆን አልገፉር የምንለው ትላልቅ ወንጀሎችን በይቅርታ በመህረት የሚያልፍ ሲሆን አልገፋር የምንለው ደግሞ እጅግ ብዙ ጥፋቶችን ከመማሩ የተነሳ ነው። ሁሉም ያው ማህሪነቱን የሚያመላክቱ ናቸው። ወአየን ካና الفرق فإن الغفار يأتي في الكسرة ምንም ይሁን ምንም ልዩነቱ አላኩል ሐል ጌታችን አልገፋር ነው ስንል እጅግ ብዙ ወንጀሎችን ይቅርባይነቱን ያሳየናል። والله عز وجل አምላካችን አላህ አልገፋር ነውና ማለት ነው። በነብያችን صلى الله عليه وسلم ሐዲስ ላይ ማን ተገለጸ ነገር አለ ان الله تجاوز لي عن امتي الله ከኔ উম্মት እንዲሁ በይቅርታ አልፎልኛል። ما وسوست به صدورها ልቦቻቸው የጎተጎታቸው ነገር ነፍስያቸው ያጫወታቸው ነገር ወንጀል ሆኖ ከመቆጠር አላህ ከኔ উম্ম ላይ አንስቶልኛል። ማለም ተዓመል አው ተከለም በዚህ ጉዳይ እስካልሰሩበት ወይም እስካልተናገሩበት ድረስ አላህ ወንጀሉን ከላዩ ላይ አንስቶልኛል አለ። ስለዚህ ሁላችንም አላህ ይሄንን የቀልብ ጉትጎታ ከውስጣችን እንዲያወጣው ወደ አላህ ልንመለስ ይገባል። አላህ ይወፍቀን። الله الغفور الغافر الغفار نونا يهننن بسوره طه مقراف ايات قطر 82 لا يجلصوتال بسوره طه مقراف ايات قطر 82 لا واني لغفار لمن تاب واني لغفار اني مهرت سفيه وهمو جيتاني مهاري ني لمن تاب بمتتت ودني لتملسه وامن انهم لامن وعمل صالحا መልካም ስራ ለሰራና ثم اهتدى በቀኑ ጎዳና ላይ ለተመረ ወይም ለጸና ሰው መሃሪ ነኝ ይላል ጌታችን አላህ። ورد اسم الغافر في القران الكريم مره واحده አንድ ጊዜ ብቻ ነው የተጠቀሰው። غافر الذنب وقابل التوب شديد العقاب على لم سورة غافر لا جناس جمر سلازي الغافر يميلو عند غزي بچا بقران تتكسوال وورد اسم الغفار في القران الكريم خمس مرات الغفار يميلو سمو دغمو خمس غزي تتكسوال الغافر عند غزي الغفار خمس غزي واما اسمه الغفور الغفور يميلو سمو دغمو بقران لاي 91 مرة 91 غزي تتكسوال 91 غزي تتكسوال الغافر عند غزي الغفار 5 غزي الغفور 91 غزي تجاوبتنا اوكي افريكا تي في صفحه عربيه من ده روح روح يميلون سمون دغمو انا يوالن كزيو كمهرتو غير يتغنانيا سلوونه معناتنا الرؤوف سبحانه هو الذي يتعطف على عباده المؤمنين ለምእመናን ባሮቹ የሚያዝንና የሚራራ ማለት ነው። ጌታችን አላህ ሩህ ሩህ ነው የሚራራ ጌታ ስለሆነ በህዝብ ሰማሁም ወአብሳሩም መስሚያቸውንም መመልከቻቸውንም እየጠበቀላቸው ወሐረካቲሂም ወሰከናቲሂም እንቅስቃሴያቸውንም እንደዚሁም ርጋታቸውንም የሚጠብቅ ጌታ በመሆኑ አላህ ሩህ ሩህነቱን ይገልጻል። ቢተውሂዲሂ ወጣዓቲሂ እሱም በብቸኝነት በማምለክ በሱ ትእዛዝ ላይም ቀጥም ቢሉ በማገዝ وهذا من كمال الرافه بالصادقين الله ለኡነተኛ ባሪያዎቹ ያለውን ለህራሄ ይገልጽልናል ማለት ነው። رواه البخاري من حديث ابي هريره ان النبي صلى الله عليه وسلم قال في الحديث القدسي البخاري بزغوا صحيح زغوا نبياتنا عليه الصلاه والسلام حديث القدسي لا يتاچن الله اندي حاله ብለው ነገሩን من قال وما شيء احب الي ባሬ ወደኔ በምንም ነገር ሊቀርብ አይችልም ይላል ጌታችን አላህ። አንድ እኔ ባሪያ ወደኔ በምንም መልኩ ሊቀርብ አይችልም احب الي احب الي እኔ ዘንድ የተወደደ ሆኖ ማለት ነው። مما افترضته عليه እሱ ላይ ግዳጅ ያደረኩበት ነገር ከመፈጸም በበለጠ መልኩ ወደኔ ሊቀርብ የሚችልበት ምንም ምክንያት የለም። ግዳጅ ያደረኩበት ነገር ሲቃወም ሲፈጽም ወደኔ ይቀርባል። አንድ ሰው ወደ አላህ ትልቁ ሊያቀርበው የሚችለው ነገር አዳኡል ዋጅባት ግዴታ የሆኑ ነገሮችን መፈጸም ነው። ከዋጅብ የበለጠ ምንም ወደ አላህ ሊያቀርበን የሚችል ነገር የለም። ቀድ የተቀረቡ ኢለየ ቢነዋፊል ባሬ ነዋፊል ወይም ተወዳጅ የሆኑ ነገሮችንም በመፈጸም ወደኔ ይበልጡ ነው ከመቃረብ አይወገድም። hatta uhibba እስከወደው ድረስ ይላል። فإذا أحببته هذا بودد كتغزي كنت سمعه الذي يسمع به يمسمابت مسميا جورو هنوالو حتىك علي ملكام نجر اندي سماء وفقوالو وبصره الذي يبصر به يمملكتبت عينو هنوالو ملكام اندي اي ويده التي يبطش بها ويده التي يبطش بها يبطش بها يمجبتبت الجم هنوالو الجم ملكام نجر اندي ورجله التي يمشي بها يمغواظبت غرم هونو الله ود طروبت عندي بموفق معناته وان سالني لاعطينا بميطيقين غزي ستاو الله ولا ان استعاذني لاعيذن بتنين طبقين بالين غزي مطبقوا الله وما ترددت عن شيء الى تملكته يفكرون غايه لمتكس فلغو جيتاچن ازيغا بمثاله ينكرنن يو وما ترددت عن شيء ከማንኛውም ነገር ተመላልሽ ያለውከ አና ፋኢሉ እኔ ያንን ነገር ሰሪው ተግባሪው ሆኜ ግን ምንም ያመላለሰኝ ነገር የለም። ተረዱኒ ማመላለሴም አን ነፍሲል ሙእሚኒ የባሬን የሙእሚን ነፍስን ሩህ ከማውጣት ይበልጥ ያመላለሰኝ ነገር ምንም ነገር የለም። ለምን ይክረሁ ለማውት እሱ ሞትን እየጠላ وانا اكره مساعته እኔ ደሞ እሱን ማስከፋቱን እየጠላሁኝ ግን ላቡድ منه ቅሮት የሌለው ነገር ሆኖ ይያለ ምንም ያመላለሰኝ ነገር ግን የለም የሱ ሆት ከመውጣት ይሄ ለማለት የተፈልገው الله ለሙእሚን ባሪያዎቹ ያለውን ረህራሄ ምን ያህል እንደሆነ ለመግለጽ የተጠቀመበት ነው ማለት ነው ስለዚህ الله ለባሪያዎቹ ሩህሩህ የሆነ ጌታ ነው وكذلك الرؤوف لك الذي هو الرؤوف ويمرهوه منه باي ذا واي የእንግሊዝኛውን ትርጓሜ አብራችሁ ስታስቀምጡ አማርኛውና እንግሊዝኛው ማች ያረጋሉ እንዴ ይጣጣማሉ ትርጉም ላይ ማለት ሲተረጎሙ ማለት ነው ለምሳሌ the most compassionate በአማርኛ ሲፈታ ሩህሩህ ነው እጅግ ይመሳሰላሉ የሚጋጭስ ግጥማቸው ያውቃል እስከዛሬ ከእንግሊዝኛው ተፍሲር ጋር እጅግ ሩህሩህ ኦኬ አይ ኸይር አንዳንዴ እንደዛ አንዳንድ ጊዜ ያው የቋንቋ ጥረት ነው የቋንቋ ጥረት ለውጥ እንዳያመጣ ዋናው ሐሳቡ መገኘቱ ነው የሚያስፈልገው وكذلك الرؤوف يدل على معنى التعطف على عباده المذنبين ايه الرؤوف ወይም ደግሞ ሩህሩህ የሚለው መለኮታዊ ስሙ ለወንጀለኞችንም ያቅፋል ለወንጀለኞች ያለውን ማዘኔታ ይገልጻል ለምእመናን ባሮቹ ብቻ አይደለም ወንጀለኞችንም ይመለከታል ለምን ከተባለ አንድ ፈይፍተሁ لهم باب التوبة የተውበትን በር የምህረትን በር ይከፍትላቸዋል ይሄ አንደኛው ነው ማለም ተወሪሩ النفس او تطلع الشمس من مغربها ነፍሳችን ጣረ ሞት ላይ ካልደረሰች ወይም ፀሐይ ከመጥለቂያዋ ከመዕራብ በኩል ብቅ እስካላለች ድረስ አላህ ለባሪያዎቹ የምህረትን በር ከፍቷል ይሄ ለነሱ ያለውን ረህራሄ ነው የሚገልጸው فقد روى مسلم من حديث ابي هريره ان رسول الله صلى الله عليه وسلم قال نبياتنا عليه الصلاه والسلام ابي هريره باستلفوا زغبا بصحيح زغباتهم ذكروت من تاب قبل ان تطلع الشمس من مغربها صحيح كما طلعوا كما اراب كما وطاوا بفيت توبه يدرك سو ود الله يتملس سو تاب الله عليه الله يتملس لتعالى የጌታችንን ተዋብ ተመላሽነትን ያሳያል ወእንደሁ አይضا من حديث ابي موسى الاشعري አሁንም ኢማሙ ሙስሊም በዘገበው ሰይ ዘገባ አቢ ሙሳ الاشعري እንዳስተላለፈው አን ነብይ صلى الله عليه وسلم قال ነብያችን عليه الصلاه والسلام ምን አሉ ان الله عز وجل يبسط يده بالليل الله بلليت رحمته الجن يزرقال انها የቀን ተሳሳቾችን ይመራቸው በሌሊት ተነስተው እባክህ ጌታችን ሆይ ማረን ካሉት ሊመራቸው ወይም ሱጡ የደሁ ቢነሃ በቀንም የራህመት እጁን ይዘረጋል ሊየቱ በሙሲኡ ለይ የሌሊት ወንጀለኞችን ሊመለስላቸው በሌሊት ወንጀል ሲሰሩ ያደሩትን ቸው ተሰምቷቸው እባክህ ማረን ካሉት ሊመራቸው እስከመቼ አጣ ተጥሉ አሽሙሱ ሚመግሪቢሀ ፀሐይ ከመጥለቂያዋ እስክትወጣ ወይም ቂያማ እስኪቆም ማለት ነው ቢላል ወንድሜ ምናልክ የምህረት በር ማለት ወንጀል እየሰራን ሁሌ ተውባ ካረግን ይመረናል እንድገብን ሰርተን እንድገብን ምንድነው ያልከው ከዛ በኋላ ወንጀል እየሰራን ሁሌ ተውባ ካረግን ይመረናል ከዛ በኋላ ያለው ምንድነው አማርኛ ነው አልተነበበልኝ ቢላሉ በኋላ ማይክ ይዘ መጠየቅ ትችላለህ ይመቻል ማይክ ይዘ በኋላ መጠየቅ ትችላለህ ከተመቸ በኋላ ጠይቀኝ እንግዲህ ስለተማራል ስላልተነበበልኝ ዲስተርብ እንዳልሆነም ነው። እና ጌታችን አምላካችን አላህ ይቅር ባይና መሐሪ የሆነ ጌታ ነው ማለት ነው። ወረኡፍ አይዘን አሁንም አምላካችን አላህ አረኡፍ ሩህሩህ ነው እንላለን። ይሄም በድጋሚ ምንን ያመላክተናል? ወለዚ ይخفፉ عن عباده ከባሪያዎቹ ላይ ህግጋትን የሚያቃልል መሆኑንም ያሳየናል። ከሩህሩህነቱ የተነሳ እንደገና ህግጋትን ያቃልላል። فلا يكلفوا አንደኛ አያስገድዳቸው ما يشق عليهم የሚከብዳቸው ነገር ከአቅማቸው በላይ የሆነ ነገር ከጣቃቸው በላይ የሆነ ነገር ስሩ ብሎ አላስገደደም። ይሄ ሩህሩህነቱን ያሳያል። قال تعالى اللهم الذي ብሎ በቃሉ ላይ ነግሮናልና ምን ይላል ጌታችን በሱረቱ ኒሳ ቁጥር 28 ቁጥር 28 ላይ يريد الله ان يخفف عنكم الله ከእናንተ ላይ ማቃለልን ይፈልጋል። وخلق الانسان ضعيفا سودا كما هو تفضلنا الى رجيتاتنا الله سو ليقاللللاتو يفضلال وقال سوره البقره يمچرشاو اياتم لا جيتاتن اندزي الى جماريو لا يمچرشاو ايات سوره البقره لا يكلف الله نفسا الا وسعها الله نفسا چلوتاوان انجي اياسجدداتن ችሎታዋን አቅሟን ነው የሚጠይቃት። ለሃ ማከሰበት ወአለይሃ መክተሰበት 282 ነው እንደ 15 የመጨረሻው አንቀጽ ለምን ሰነፍቶናል? በሷ ላይ የሰራችው ወንጀል አለባት ከመልካም ነገርም የሰራችው እንደዚሁ አላት ይላል ጌታችን አላህ። ስለዚህ ህግን ማቃለሉ በራሱ የሩህሩህነቱ ውጤት መሆኑን ያሳየናል ማለት ነው። ورد اسم الرؤوف في القران الكريم 10 مرات الرؤوف رؤوف يميلو اسم بالقران است 10 غزي ني تتذكرو 10 غزي تتذكرو خمسة ثانيا اسم الودود وداد باروچون وداد يميلو እስቲ እንግሊዝኛውን ፈስረው ሰላመት ወል ምን ይላል? አል ወዱድ ባሮቹን እጅግ የሚወድ አፍቃሪ ነበረው ወዳድ ከሚለው please do not disturb me al akh bilal you can ask me after this on the mic I cannot read english after zero time Al Wadud the most loving one. Okay, the most loving one. Oh, I own a wonder matter they say in the manchigal. Sir, barochun waddad. Barochun waddad selamilo way mafkar ibalu tala kulli hal waddad bemilo benehet toro no. Fikr gin by the way betekarani tsota bicha yalle no way sile temasasay tsota yagelegilal. ላቭ የሚለው እንግሊዝኛው ለተመሳሳይ ጾታ ያገለግላል። ለሁለቱም ይሰራል። ኦኬ እንጂ ተቀራኒ ጾታን ብቻ አይደለም ያሳየው። ለምንድን ነው ታዲያ አማርኛችን ላይ ግን ለምንድን ነው ተቀራኒ ጾታን ብቻ ለመግለጽ የሚጠቀሙበት? እኔ አሁን ፍቅር ያዘኝ ብል አንድ ሰው ብነግረው ያ የምነግረው ወንድሜ የሚረዳው ተቀራኒ ጾታ እንጂ የትኛው ነው ወንድምህ ነው ፍቅርኮ አይደለም። ግን በጣም ወደድኩኝ እኮ ብል ማንን ብሎ ይጠይቀኛል? ወይ እሱን ወይ እሷ አለለው ነው ውዴታ የሚለው ሁለቱንም ስለሚመለከት ወደድኩኝ ብለው ማንን ይለኛል? እሱን ወይ እሷን የሚላል? ግን ፍቅር ያዘኝ ብለው ግን ማነች ነው እንጂ የሚለው ማን ነው አይለኝም። አማርኛችን ላይ ምን ተጠቀመው ኦሬዲ ለተቃራኒ ጾታ ሆኗል ማለት ነው። ከዛ ውጪ ግልጋሎት ላይ አልዋለም። ስለዚህ አልወዱድ ወዳድ ብለን ብንተረጉመው ይሻላል። አፍቃሪ ከምንለው እንግዲያውስ ባሮቹን ወዳድ ነገሩ ያ ነው አካሄዱም ትርጓሜ። ወልወዱድ ሱብሃነሁ ከጉድለት ሁሉ ጥራት የተገባው አምላካችን አላህ አልወዱድ የምንለው ወለዲ ይሁብ ረሱላህ መልእክተኞቹን የሚወድ ወአውሊያአ ወዳጆቹን የሚወድ የሆነ ጌታ ነው። መውደድ ብቻ አይደለም ወየተወደዱ ኢለይሂም እነሱም ዘንድ የሚወደድ ነው እሱ ራሱ በልመግፊራ አንድ በመሐሪነት ወራህማ ሁለት በእዝነቱ እነሱም ዘንድ ተወዳጅ የሆነ ነው ስለዚህ አላህ አልወዱድ ነው ስንል ወዳጅም ተወዳጅም የሆነ ነው ማለት ነው ፈየርዲ አንሁም ከነሱ ስራቸውን ይወድላቸዋል ወየተቀበሉ አማልሁም መልካም ስራቸውን ይቀበላቸዋል ወይወድዱሁም ኢላ ኸልቂሂ ከዛም አልፎ ፍጡሮችም ዘንድ እንዲወደዱ ይዳርጋቸዋል እሱ ስለወደዳቸው ፍጡሮቹም እንዲወዷቸው እነሱም ይዳርጋቸዋል አላህ የሰው መውደድ ይስጠይ ይባላል አይደል አሁን አንዳንዴ ምን ማለት ነው ወዶ ያስወደደህ እንደሚባለው ማለት ነው ወዷቸው እንደገና ሚያስወደዳቸው ማለት ነው ፍጡሩም ዘንድ እንዲወደዱ ያደርጋቸዋል فيحبب عباده فيهم ባሪያዎችን እነሱ እንዲወደዱ ይዳርጋል كما قال سبحانه وتعالى ይሄው ጌታችን አላህ እንዲህ እንዳለው ሱረቱ መርየም ቁጥር 96 ላይ በመዕራፍ 19 ሱረቱ መርየም ቁጥር 96 ላይ إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا إن الذين آمنوا إن الذين عملوا الصالحات ملكام سراوچنم እንዲሁ የሰሩ سيجعل لهم الرحمن الرحمن للنسو ያደርግላቸዋል አለ ምን ያደርግላቸዋል ውደን ውዴታን ያኖርላቸዋል አፖይንት ነው ሰይጃሉ የሚለው አፖይንት ፎር ዘም ቃል ገባላቸው አይነት ነገር ነው እንግሊዝኛው ሰይጃሉ ለሁም الرحمن الرحمن ለነሱ ያደርግላቸዋል ውዳ ሰዎች ዘንድ መወደድን ውዴታን ያኖራል وعند البخاري من حديث ابي هريره رضي الله عنه ان النبي صلى الله عليه وسلم قال البخاري ذكروا سيد ذكر نبينا عليه الصلاه والسلام ደግሞ ምን አሉ ታቢ ሁረይራ እንደተላለፈው اذا احب الله العبد الله عند باريون كوددوا عند باريون كوددوا نادى جبريل ملائكه جبريلن يطراوال من يلوال ان الله يحب فلانا ان يكلن ودجاولنا فاحببه ودده يلوال فيحبه جبريل جبريلم يانن سو يودوال فيناد جبريل في اهل السماء كذا جبريل السماء نواري يهون ملائكهوچن يطارال من يلاچوال ان الله يحب فلانا فاحبه الله كلن ودوتالنا ان انتم وددوت فيحبه اهل السماء السماء نواري يهون ملائكهوچن سو يودوتال ثم يوضع له القبول في الارض مدر لايم تقبايتن ياغنيال قالو تسمي تزازو تفصامي انديهون معناتنا አላህ ባሮችን ወዳደ መሆኑን ያሳያል ማለት ነው አላህ ወዶ ያስወደደን ወደነሱ እሱ ዘንድም እንድንወደድ መልካም ሰሪና አማኞችን እንድንሆን አላህ ይወፍቀን እሱ ከወደደን የሚጠራን ማን ነው والله عز وجل ودود املاكاتنا الله ባሮችን ወዳድ ነው يؤيد رسله وعباده الصالحين بنعيته الخاصه መልእክተኞችንና መልካም ባሪያዎችን ልዩ ሆነ አብሮነት ያግዛቸዋል ከናንተው ጋራ ነኝ በማለት በእርዳታውና በቁጥጥሩ በጥበቃው ማለት ነው ያግዛቸዋል ተስፋቸውን ከንቱ አያደርገውም ዱዓቸውንም አይመልሰውም አያባክንባቸውም ሁሉም መልካም ጥረጥራቸው ላይ ሆኖ ይገኝላቸዋል በጥረጥሩት ተስፋ ባረጉት መልካም ነገር አላህ ይሞላላቸዋል ወሁወል ወዱዱ ሊአመቲ ኸልቂሂ በጥቅሉ ደግሞ ፍጡራኖችን ሁሉ ወዳድም ተብሎ ይጠራል በየትኛው መንገድ بواسع كرمه شرنته بمصفاته وصابر نعمه صدقون بما ادارس الله شرنتهنا صدقون سيገልص لامنوا سوچ ብቻ ተብሎ አይነት ተለመጨ አጠቃላይ مخلوقን ነው አይደለም ያካተተው ይሄ አጠቃላይ ለፍጡር ያለው ውዴታ ሲገልጽ ያማኞች ግን ለየት ያለ ይሆናል يرزقهم الله كهديونم አማኞንም ሲሳይ ይሰጣል ويؤخر العقاب عنهم ከወንጀለኞችም ቅጣትን ያዘገያል ወዳ አይቀጣቸውም ለምን لعلهم يرجعون اليه ودع الله كتملس እንዲመለሱ ማለት ነው ይሄ ምንን ያሳየናል ማለት ነው አላህ ባሮቹን ወዳድ ጌታ መሆኑን የሚያመላክት መሆኑን ይገልጽልናል ማለት ነው وورد اسم الودود في القران الكريم مرتين الودود የሚለው የጌታችን መለኮታዊ ስም በቁርአን ውስጥ ሁለት ጊዜ ተጠቅሷል الودود የሚለው ስም ሁለት ጊዜ ተጠቅሷል። አንደኛው ሱረቱ ሁድ ቁጥር 90 ሱረቱ ሁድ ምዕራፍ 11 ቁጥር 90 واستغفروا ربكم ثم توبوا اليه ان ربي رحيم ودود ጌታችሁ ምህረትን ጠይቁት ከዛም በመንጸጸት ወደሱ ተመለሱ የኔ ጌታዬ አዛኝና ወዳድ ነውና ይላል። ሁለተኛው ደግሞ 85ኛው ሱራ ሱረቱል ቡሩጅ ነው መሰለኝ ምዕራፍ 85 12 እስከ 14 12 እስከ 14 እህት ማርያም እንጃውጭና ይሄንን ፈስሪልን አንዴ። ሱረቱል ቡሩጅ ምዕራፍ 85 ከቁጥር 12 እስከ 14 እንጃውጭ ኢነ በጥሰ ረቢከ ለሸዲድ ኢነሁ ሁወ ዩብዲኡ ወዩዒድ وهو الغفور الودود አያችሁታውን አልወዱድ የሚለውን እዚህ እንግሊዝኛው ምን ብሎ እንደፈሰረው አፌክሽኔት ይለዋል። ሰላመቱ ደግሞ the most loving ዲፈረንሳቸው ምንድነው? ማይክ ፍሪ ياز لشديد እጅግ የበረታ ነው ይላል። አላህ ካዘ ማምለጫ የለም ሷል ማለት ነው። 53ኛ እና 54ኛ ስም الكريم እና الاكرم الكريم እና الاكرم ያው ነው የሱፐርላቲቭ ዲግሪ ደረጃ ነው አንዱ ቸር ማለት ነው ከሪም ማለት ቸር الاكرم اسم دل على المفاضله في الكرم والاكرم هو الاحسن والانفس والاوسع والاعظم والاشرف اكرم معنات اجج يا ماره طرو يهونه بطام ود يهونه نجر يسفانا يتلقى يكبره نجر كله اكرم تبلو يترال والاعلى من غيره في كل وصف كمال ከማንኛውም ነገሮች ሁሉ ከፍ ባለ መልኩ በተሟላ ባህሪያቶች ጎልቶ የሚታየ ነገር አክረም ይባላል። በላጭ ማለት ነው። ቸር ባለ ተዓላ ለምሳሌ ጌታችን አላህ ሱረቱል ሁጁራት ቁጥር 13 ላይ ምዕራፍ 49 ቁጥር 13 ላይ በጎሳና በነገድ አላህ ለምን እንደከፋፈለ ከገለጸ በኋላ ان اكرمكم عند الله اتقاكم ይላል። ان اكرمكم ከእናንተ ውስጥ በላጭ የተከበረው ማለት عند الله الله ዘንድ አትቃቁ አላህን ፈሪያችሁ ነው ይላል። the most noble of in the sight of Allah the most righteous of you على كل حال الكريم شر ማለት ነው شرو ጌታችን شر ብለን ነው የምንተረጉመው ጌታችን እጅግ شر ነውና ማለት ነው። والاكرم سبحانه وتعالى هو الذي لا يوازيه كرم ولا يعادله في كرمه نظير شرنته يما يمزن يما يتجلس ويم دمو بسو شرنت ما انم فطور ليستكاكلونا امسايا ليغنيلت يما يچل نو ጌታችን الله بيتኛው መልኩ ከሱ شرነት ጋራ ሊገናኝና ሊወዳደር የሚችል ነገር የለም። ቁርአን እንዳለ وان تعدوا نعمه الله لا تحصوها ይሄንን በሁለት የቁርአን አንቀጽ ላይ እናገኛለን። አንደኛው በሱራቱ ነህል ቁጥር 18 ምዕራፍ 16 ሱራቱ ነህል ቁጥር 18 وان تعدوا نعمه الله يا اللهን ጸጋ يا اللهን ውለታ ብትቆጥሩት لا تحصوها አትዘልቁትም ነው ያለው። ስለዚህ ነው ሱራቱ ዱሃ ላይ ቁጥር 11 واما بنعمه ربك فحدث ጌታ ስለዋለልህ ጸጋ ተናገር ይላል። ሰብር ጀሚል ካፊሮች ግን ማህሪ ቸርነት ብለው ስም ያወጣሉ። እኛስ አክረም ብለን ስም አናወጣም እንዴ? አል የሚለው ግን ጌታችንን ይለየዋል። የጌታችን መለያው አል አርቲክሉ ዴፊኒቲ ሆነው ዘ የሚለውን የሚያሳየው ነው። ጌታችን አልከሪም ነው ከሪም ሳይሆን አልከሪም፣ አልአክረም፣ አልለጢፍ፣ አልረሕማን፣ አልረሒም፣ አል ዲግሪንም የሚገልጸው ዘ ሞስት ወይንም ደግሞ አርቲክሉን ዴፊኒት የሚያደርገው ዘ ብሎ የሚያሳየው አል መኖር አለበት ግዴታ እንጂ ነቢያችንንም እኮ ጌታችን አላህ ረኡፍ ራሂም ብሎ ሰየሟቸዋል። ቢልሙእሚኒና ረኡፍ ራሂም፣ ለምእመናን ሩህሩህና አዛኝ ብሎ ገልጿቸዋል። አዎ አላክረም ግን አይባልም አንድ ሰው ወይም አልከሪም ተብሎ አይጠራም። ወላሁ አዘ ወጀል አላህ ብቻ ነውና፣ ለምን ቸርነቱ ተቆጥሮ የሚያልቅ ጌታ አይደለም ወይም ደግሞ አምሳያ የለውም። وعند البخاري من حديث ابي هريره ان رسول الله صلى الله عليه وسلم قال البخاري وزجبه سعيد زجبه نبياتنا عليه الصلاه والسلام منالو ينزل ربنا تبارك وتعالى كل ليله الى سماء الدنيا جتاچن املاكاتنا الله ود مدراوي سماي كلم ليليت يوردال كذام هنا يبقى فلوس الليل الاخر يليتو 2/3 አልፎ 1/3 ብቻ ሲቀር يقول يلال من يدعوني فاستجيب له ማን ነው የሚጠራኝ? ማን ነው የሚለምነኝ? እሺ የምለው። ወመን የስአሉኒ ፈአጢያ የሚጠይቀኝ ማን ነው? ምላሽ የምሰጠው ለጥያቄው። መን የስተግፊሩኒ ፈአግፊር ለህ ኃጢአቴን ማረኝ ብሎ ምህረት የሚጠይቀኝ ማን ነው? የምምርለት ይላል። ይሄ ሁሉ የጌታችንን አልከሪም ቸርነቱን ያሳየናል ማለት ነው። ጌታችን አምላካችን አላህ በስጦታውም በባህሪውም አልከሪም ቸር የሆነ ጌታ ነው ማለት ነው። ስለዚህ ጌታችን አላህ والله سبحانه هو الكريم الواسع في ذاته وصفاته وافعاله بهلوناهم ببحرياتهم بسراوچهم اجج يسفى شر يهونه جيتا نو وهو الذي بشر عباده المؤمنين بالاجر الكريم الواسع مؤمنان باروچም ቸርከ መሆኑ የተነሳ ታላቅና ክብር ያለው ስጦታ እንዳላቸውም ያበስራቸዋል። والمغفرة الواسعة እጅግ የሰፋ ምህረትንም والرزق الواسع የሰፋ ሲሳይንም እንደዚህ ነው። قال تعالى الله እንደዚህ ይላል سورة الانفال ቁጥር 4 ላይ ከሁለት ጀምሮ እስከ 3 የሙእሚኖችን ባህሪ ይገልጽና ምዕራፍ 8 ማለት ነው سورة الانفال ቁጥር 4 ላይ اولئك هم المؤمنون حقا እነዚህ ማለት እውነተኛ ሙእሚኖች ናቸው። لهم درجات عند ربهم ጌታቸው ዘንድ ደግሞ የደረጃዎች አላቸው። ወመፍረቱን ምህረቱንም ያገኛሉ። ወሪዝቁን ከሪም እንደዚሁ ደግሞ የተከበረ የሆነ ሲሳይም አላቸው። ጌታችን አላህ አልከሪም ስለሆነ የተከበረ የሆነ ስጦታ አዘጋጅቶላቸዋል። ጌታችን አላህ ቸር ከመሆኑ የተነሳ وورد اسم الكريم في القرآن الكريم 3 مرات الكريم يميلو اسم بالقرآن است 3 ጊዜ ተጠቅሷል لنامونا يذكر 82ኛው سورة አንቀጽ 6 ላይ يا أيها الإنسان ما غرك بربك الكريم እንዳለው አንተ ከሃዲ የሆንከው ሰው ልጅ ሆይ ቸር በሆነው በጌታህ ላይ ምን አሸናገለህ ምን አታለለህ እንደሚለው ማለት ነው። አምላካችን አላህ አላኩልህል 3 ጊዜ ተጠቅሷል። ከትልቅ ይቅርታ ጋራ 55ኛውን ስም አሁን መቀጠል አልችልም። ሰፊ ነው ለብቻው እስካሁን የፈጀውን ሰዓት ሊያስፈልገው ይችላል። 55ኛው ሌላው ከጌታችን ረህመት ጋር የሚገናኘው አልሐከም ፍታዊ ዳኛ የሚለው ላይ ነው። የጌታችንን ፍትሃዊነት ለመግለጽ ሰፊ ሰዓት ስለሚያስፈልገን ካሁን በኋላ እሱን ተጠቅመን ሊደክመን ስለሚችል ኢንሻአላህ 54ኛው ስም ላይ እናቆምና አምላካችን አላህ ፍቃዱ ሆኖ የዛሬ ሳምንት በህይወት ካገናኘን ከቁጥር 55 ጀምሮ እንመለከታለን ኢንሻአላህ። ሁላችሁም በጥሞና ስለተከታተላችሁ ስለሆነ ጀዛኩሙላሁ ኸይረል ጀዛ።